ድንግል ማርያም እመቤቴ ዋሴ ነሽ ለሕይወቴ ደጋግሜ ስጠራሽ አይዞ በይ ልጅሽ ድንግል ማርያም እመቤቴ ዋሴ ነሽ ለሕይወቴ ደጋግሜ ስጠራሽ ኤፍሬም የደረሰው ሰኞ የሚጸለይ አምላክን የወለደች የድንግል ማርያም ምስጋና የመጀመሪያ ክፍል። ድንግል ማርያም ዝም እንደማትይኝ ያውቃለሁና እመቤቴ እጠራሻለሁ ነገም እንደገና። ድንግል ማርያም ስምሽን ስጠራ እታደሳለሁ እመቤቴ በደስታ ተውጬ መስታለሁ። ድንግል ማርያም እመቤቴ ዋሴ ነሽ ለሕይወቴ ደጋግሜ ስጠራሽ አይዞ በይ ከዛ አዳምን ነፃ ያወጣውና ወደ ቀድሞ ቦታ የመለሰው ዘንድ ወደደ። ቅድስት ሆይ ለምኝልን፣ ከድንግል ያለወንድ ዘር በሥጋ ተወለደና አዳነን። ከይሲ ዲያብሎስ ያሳታት ሔዋንን እግዚአብሔር ምጥሽን ጻርሽን አበዛዋለሁ ብሎ ፈረደባት። ሰውን ወደደና ነፃ አደረጋት። ቅድስት ሆይ ለምኝልን፣ ሰው የሆነና በእኛ ያደረ ቃል ኢየሱስ ክርስቶስ ነው። ክብሩንም ለአባቱ አንድ እንደመሆኑ ክብሩን አየን፣ ይቅር ይለንም ዘንድ ወደደ። ቅድስት ሆይ ለምኝልን፣ ነቢዩ ኢሳይያስ በመንፈስ ቅዱስ የአማኑኤልን ምስጢር አየ። ስለዚህም ሕፃን ተወለደልን ወንድም ተሰጠን ብሎ አሰምቶ ተናገረ። ቅድስት ሆይ ለምኝልን፣ በውስጤ ያለሁ እመቤቴ የምታቀልልኝ ከባድ ሆነ። ድንግል ማርያም ቃል ኪዳን ተገበች እኔ ልታድኝ እመቤቴ ስለዚህ እናቴ ከኔ ጋራ ሁኚ። ድንግል ማርያም እመቤቴ ዋሴነሽ ለሕይወቴ ደጋግሜ ስጠራሽ አይዞ በይ ልጅሽ። ድንግል ማርያም የሰራዊት ጌታ ዘርን አስቀርልን እመቤቴ እንደ ሰዶም ሰዎች ከመሆንም ዳንኩ። ድንግል ማርያም ከመስጠም አመለጥ ስለሆንሽ መርከብ። ሰው ሁሉ ፈጽመህ ደስ ይበልህ፣ እግዚአብሔር ዓለሙን ወዶታልና አንድ ልጁንም የሚያምንበትን ሁሉ እስከ ዘላለም ፈጽሞ ይድን ዘንድ አሳልፎ ሰጥቷልና ልዑል ክንዱን ሰደደልን። ቅድስት ሆይ ለምኝልን፣ የነበረው የሚኖረው የመጣው ዳግመኛም የሚመጣው ቃል ኢየሱስ ክርስቶስ ያለመለወጥ ፍጹም ሰው ሆነ። አንዱ ወልድ በሥራው ሁሉ አልተለየም፣ የእግዚአብሔር ቃል መለኮት አንድ ነው እንጂ። ቅድስት ሆይ ለምኝልን፣ የነቢያት አገራቸው ቤተልሔም ሆይ ደስ ይበልሽ፣ ሁለተኛው አዳም ክርስቶስ በአንቺ ዘንድ ተወልዷልና የቀድሞውን ሰው አዳምን ከሲኦል ከምድር ወደ ገነት ይመልሰው ዘንድ አዳም ሆይ መሬት ነበርክና ወደ መሬት ትመለሳለህ ብሎ የፈረደበትን የሞት ፍርድ ያጠፋለት ዘንድ ብዙ ኃጢአት ባለችበት እግዚአብሔር ጸጋ ትበዛለች። ቅድስት ሆይ ለምኝልን። ድንግል ማርያም እመቤቴ ዋሴነሽ ለሕይወቴ ደጋግሜ ስጠራሽ አይዞ በይ ልጅሽ ድንግል ማርያም። የሰው ሁሉ ሰውነት ደስ ይላታል፣ በሰማይ ለእግዚአብሔር ምስጋና ይሁን በሰላም በምድርም ሰላም ለሰውም እርሱ በሚፈቅደው እያሉ ከመላእክት ጋር አሰምተው ንጉሥ ክርስቶስን ያመሰግኑታል። የቀድሞውን እርግማን አጥፍቷልና የጠላትን ምክሩን አፈረሰበት። ለአዳምና ለሔዋንም የዕዳ ደብዳቤያቸውን ቀደደላቸው። በዳዊት አገር የተወለደ መድኃኒታችን ኢየሱስ ክርስቶስ አዳምና ሔዋንን ነፃ አደረጋቸው። ቅድስት ሆይ ለምኝልን። በዚህ ዓለም ለሚኖሩ ሰዎች ሁሉ የምታበራ እውነተኛ ብርሃን፣ ስለ ሰው ፍቅር ወደ ዓለም የመጣ ፍጥረት ሁሉ በመምጣት ደስ አለው። አዳምን ከስህተት አድንኸዋልና ሔዋንንም ከሞት ጻረኝነት ነፃ አድርገሃታልና የምንወለድበትንም መንፈስ ረቂቁን ልደት ሰጠህን። ከመላእክት ጋርም አመሰገን። ቅድስት ሆይ ለምኝልን። ስጠራሽ አይዞ በይ እኔ ልጅሽ ድንግል ማርያም። ስለ ብዙ ነገር እየተጨነቁ እመቤቴ ተስፋ ለሌለው አላማ ቢሱ ድንግል ማርያም ወደ እኔ ቅረቢ ይዘሽ ብሩፋና እመቤቴ መልካማ ርግቤ እናቴ ነሽ ድንግል ማርያም እመቤቴ ዋሴ ነሽ ለሕይወቴ ደጋግሜ ስጠራሽ አይዞ በይ ድንግል ማርያም ምስጢሬን ተካፋይ በውስጤ ያለው እመቤቴ የምታቀልልኝ ከባድ ሆነ ድንግል ማርያም ቃል ኪዳን ተገበች እኔን ልታድኝ እመቤቴ